فما استمتعتم به منهن انهم بتنجروا مسرت كنزك سيتوج بقابتا يتتكماتشو باتشو فآتوهن أجورهن فريضة بزي ملكولتاون كتسمع ماتشو مهروتاتشون قديتاسيون ستواتشوين نا سيطيوها انجري بقابتا كتواوالج مهرون እሷ ተቆጣጣረችም አልተቆጣጣረችም በህግ የተደነገገ ግዴታ ስለሆነ የተስማማችሁበትን ክፍያ በሚገባ መለገስ አለባችሁ እንጂ አጣላችሁ ሰጣለው ብላችሁ አዘናታችሁ እንዳትቀሟቸው ማለት ነው። ፈሪባተን ማለት ከአላህ እንደ የተደነገገ ቁርጠኛ ነገር ነው ማለት ነው። ያለማወላወል መከፈል ያለበት ዳ ነው። ወላጁና አለይኩም فيما ተራዶይቱም ቢ ምን ባዲል ፈሪባ ግን ግዴታነቱ ታውቆ ለመክፈል ከተስማማችሁ ወይም ከከፈላችሁ በኋላ በመካከላችሁ በመግባባትና በመስማማት በመታረቁት ነገር ወንጀል የለባችሁም። ማለት መህሩን ለመክፈል ፍቃደኛ ሆነህ ወይም ከፍለህ ሲያበቃ አይ እኔ የትዳሩ ነው እንጂ መፈልገው ተገንዘቡ ጉዳይ የለኝም ብላ እሷ ይቅርታ ብታደርግ ወይም ደግሞ በከፊል ብትሰጥህ ወይም ከተረከበች በኋላ ብትመልስልህ እንደ ሽልማት አድርጋ ያንን አልከለክልም ማለት ነው። ፈይንጥ ኢብነ ለኩም አንሸይ ምኑ ፈኩሉ አኒ አመሪ አንዳለው በሌላው ቦታ ራሳቸው ወደውና ፈቅደው ከሰጧችሁ የተፈቀደ ሐላል መሆኑን አውቃችሁ ተጠቀሙበት ብሏል ማለት ነው። ግን መጀመሪያ አጣለው እንዳይቀሟቸው ነው የተፈለገው እንጂ በፈቃዳቸው እነሱ በሙሉ መሆነ በከፊል ይቅርታ ማድረግ ወይም መልሰው መስጠት ይችላሉ ማለት ነው። ኢነላህ ካነ አሊማን ሐኪማ አላህ እንግዲህ በፍጥረታቶቹ ሁኔታ አዋቂ እንደገና ደግሞ በሚደነግጋቸው ህጎች ጥበበኛ የሆነ ጌታ ነውና የትዳራችሁን ሁኔታ በዚህ መልክ ነው የሚደነግግላችሁ ይላል። ومن لم يستطع منكم طولا ان ينكح المحصنات المؤمنات فمما ملكت ايمانكم من فتياتكم المؤمنات والله اعلم بايمانكم بعضكم من بعض فانكحوهن باذن اهلهن واعطوهن اجورهن بالمعروف محصنات غير مسافحات ولا متخذات اخدان فاذا احصن فان اتين بفاحشه فعليهن نصف ما على المحصنات من العذاب ذلك لمن خشي العنت منكم وان تصبروا خير لكم والله غفور رحيم يريد الله ليبين لكم ويهديكم سنن الذين من قبلكم ويتوب عليكم والله عليم حكيم والله يريد ان يتوب عليكم ويريد الذين يتبعون الشهوات ان تميلوا ميلا عظيما يريد الله ان يخفف عنكم وخلق الانسان ضعيفا ومن لم يستطع منكم طولا ان ينكح المحصنات المؤمنات كن انت مكاكل اطبقنا امان يهونوتن مبيتوچ በተነገሩት ሽሩጦች መሰረት ለማግባትና ትዳር ለመገንባት አቅሙ ያልፈቀደለትና ያልቻለ የሆነው ሰው ከሚማ መለከታ ኢማኑኩም በእነሱ ፈንታ እናንተ በቁጥጥራችሁ ስር ከምታውሏቸው አገልጋዮቻችሁ መተካት ትችላላችሁ ይላል። ማለት እንግዲህ በጂሃዲ በመርኮ የሚገኙትን ሴቶች የሌላውን ባሪያ እባክ ባሪያን ስጠኝ ብሎ በመለመን ለነሱ መለሰኛ ገንዘብ ለባለቤቶቻቸው በመክፈል ማግባት ይቻላል ማለት ነው። የጨዋዋን ልጅ አንጥቶ ያላቅሙ ተማስቸገርና ከመቸገር ማለት ነው። ምን ፈታያት ይኩኑ ኢናት አማይ ከሆኑት ወጣት አገልጋዮቻቸው ይላል። ለማዋደር ነው እነዚህ ሆኑኮ ያው በስርዓት ነው እንጂ ከጥላት ሀገር ተማርከው ተጡ መብታቸው ዝቅ ብሎ ባሪያ ተባሉ እንጂ ሄደው ሄደው የናንተው አካሎች ናቸው የሰው ልጅ ያው አንድ ነውና ወጣቶች ናቸው አለ። አማኞችም ናቸው ደግሞ በኢማን እስከ ተገናኛችሁ ድረስ በእስልምና ለጋብቻ አቻ ዋና መሰረቱ ዲን ነው። ሙእሚኖች እስከሆኑ እንደገና ደግሞ በአቋማቸው ወጣቶችና እናንተ የምትፈልጓቸው እስከሆኑ ድረስ ስማቸው ባሪያዎች እንኳን ቢባሉ ይሄ ብዙ የሚጎዳ አለመሆኑን አውቃችሁ ለነሱን እንደማማራጭ ልትጠቀሙ ትችላላችሁ። ወላሁ አለሙ ቢኢማኒኩም እንደውም በኢማናችሁ ጉዳይ አላህ ከናንተ በይበልጥ ያቃላል። ማለት እንግዲህ በተለምዶ ባሪያዎች ዲናቸውም ደካማ ነው ግዜ ስለሌላቸው ስለዲናቸው ጠለቅ ያለ ግንዛቤ ዕውቀት ስለሌላቸው ደሞ የባሪያ ዲን ይባል ነበርና የዲኑን ጉዳይ የኢማኑን ጉዳይ እኔ ነኝ የማቀው ሩባ አመቲን ኸይሩ ሚን ሁራ እንደሚባለው እንዳውም አንዳንድ ባሪያዎች ከጨዋዎች ሴቶች የበለጡና የራቁ ሆነው ሊገኙ ይችላሉና ኢማን እኔ የማቀው ሚስጥር ስለሆነ በዲኑም በኩል ትክክለኛ አይደለም በማለት ፈርታችሁ አትተዋቸው ማለት ነው። ባዱኩም ምን ባዲ በመሰረቱ ሰዎች ትባሉ ከፊላችሁ ተከፊሉ ነው እነሱም ያው የናንተው ጎሳዎች ናቸው በስም ነው እንጂ የተለያያችሁት ሁሉም ያደምና የሐዋ ልጅ ነው በቀለምም በመልክም በቋንቋም በላ በባህልም ቢለዋወጥ ዝሮ ዝሮ ሰው ከሰው ነውና እነሱን መናቅ የለባችሁም ይላል። ፈንኪሁሁነ ቢኢዝኒ አሊሂነ ታዲያ እነሱን ለማግባት በምትሹ ጊዜ ባለቤቶቻቸውን አስፈቅዳችሁ ነው። ምክንያቱም በሌላ ሰው ቁጥጥር ስር ስለሆኑ የሌላ ሰው ንብረቶች ስለሆኑ ዝም ብላችሁ ያገባችኋቸው እንደሆነ ኋላ ባለቤቱ ጋር ችግር እንዳይፈጠር ባለቤቷን አስፈቅደህ ነው ማግባት ያለብህ። ያው ጨዋይቱን ቤተሰቦቿን አስፈቅደህ እንደምታገባ ሁሉ ማለት ነው። ወአቱሁነ ኡጁረሁነ ቢልማዕሩፍ እንደገና ደግሞ ማሮቻቸውንም በህጋዊ መንገድ ስጧቸው ማለት ያው ለባለቤቷ በምታስፈቅድ ጊዜ መህሩን ጠይቀህ እሱ የሚፈልግብህን ክፍያ ትከፍላለህ እንጂ ባሪያናትና በነፃ ልውሰድ ማለት የለብህም። ባይሆን መጠኑ ይቀንስልህ ይሆናል እንጂ ባሪያዋንም ቢሆን ያለ መህሩ ውሰድ ብዬ አልፈቅድልህም ነው የሚለው። ሙሕሰናቲን እና እነዚህ እንግዲህ አገልጋይ የነበሩ ሴቶች ወይም ባሪያዎችን አግቧቸው በምልበት ጊዜ በጋብቻ ውል መሰረት ነው የሚለው። እነሱም ጋራ በቀጥታ ያው ሻሂዶችን ሁሉን አቅርቦ የተሟላ የጋብቻ ስርዓት መፈጸም አለበት። ገይረ ሙሳፊሃቲን ዝሙት ከሚፈጽሙ ሌላ ሁነው ማለት ነው። ሴቶችም እንግዲህ እኛ ባሪያዎች ነን እና ዝም ብሎ ይፈቀድና ያመስሏቸው ጋብቻ ሳይታሰር እንዲሁ ዝም ብለው በውርጅናና በጓደኝነት የሚባልጉ የሆኑ እንደሆነ የዛን አይነት አልፈቅድም ማለት ነው። ወላ ሙተኺዛቲ አኽዳኒን እንዲሁም ደግሞ ልዩ ደንበኛና የቅርብ ጓደኛ ከሚይዙ ሌላ ሲሆን ሙሳፊያት ማለት በግልጽ ዝም ብለው በብልግና በሽርሙጥና የሚተማሩ ማለት ነው። ሙተኺዛቱ አኽዳን ማለት ግን በግልጽ ሳይሆን በሚስጥር ልዩ ደንበኛ አድርገው የሚጠቀሙ ከሆኑ ይህም ማባህረ ሚና ወማበጦን እንዳለው ዚና በግልጽም ሆነ በድብቅ ሁለቱም ሐራም ነውና በሁለቱም የተሰማሩ ከሆኑ አይፈቀድላችሁም እነሱን ማግባት ማለት ነው። ፈኢዛ ወሲነ እና በዚህ መልክ ጥብቅ ሁነው ቆይተው አሁን ደግሞ በጋብቻ በሚከበሩበት ጊዜ በይናተ ነቢ ፋሂሸቲን ጋብቻ ከተፈጸመ በኋላ እንደገና ብልግና ሲሰሩ ቢገኙና ቢደረስባቸው ፈአለይህነ ኒሱ ማ ዐለል ሙሕሰናቲ ሚነል ዐዛብ በእንዲህ አይነቶቹ የአገልጋይ ባለጌዎች ላይ በጨዋዎች ላይ ከሚፈጸመው የወንጀለኛ መቅጫ ግማሹ ይፈጸምባቸዋል ይላል። እንግዲህ ጨዋ የሆነች ሴት ወንጀል በምትሰራ ወይም ዝሙት በምታደርግበት ጊዜ ከጋብቻ በፊት ከሆነ 100 ጅራፍ ትገረፋለች ተብሏል። ይቺ ባሪያይቱ ግን በባርነቷ የዛ አይነት ስራ ሰርታ ከተገኘች እሷ ደግሞ በዛ ግማሽ ሆንላታል። አሁን ባሪያ መሆኗ ተቀማት ማለት ነው። ጨዋይቱ ክቧ ከፍ ያለ ስለሆነ መቀጫዋ ተፍይራል። ይህችኛዋ ግን ወንጀሉን በምትፈጽምበት ጊዜ ለዛች 100 ሲሰጥ ለዚችኛዋ 50 ይሆናል ማለት ነው። ከትዳር በኋላ በሚሆንበት ጊዜ ደግሞ የጨዋይቱ ግድያ ነው የሚሆነው። ይህች ግን አትገደልም። ምክንያቱም ግድያ ላይ ግማሽ ሞት የሚባል የለምና ስለማይቻል ያው በሌላ መቀጫ በታዚር ትታለፋለች ማለት ነው። ዛሊከ ሊመን ኸሺየ ለአነተ ሚንኩም እና ጨዋ ለማግባት አቅማችሁ በማይፈቅድበት ጊዜ ባሪያዎችን አግቡ ብዬ የፈቀድኩት ከእናንተ መካከል የዝሙትን አደጋ ለሚፈሩ ሰዎች ነው። ሴት ካላገኘሁኝ በስተቀር እሳሳታለሁኝ ብሎ ለሚፈራ ሰው እንዳይሳሳት ነው ባሪያዎችንም ቢሆን አግብተህ ተጠቀም ብዬ የፈቀድኩለት ነው የሚለው። ወአንተስቢሩ ኸይሩን ለኩም ግን ራሳችሁን የምትቆጣጠሩና አቅማችሁ ለአቻችሁ እስከሚያበቃችሁ ድረስ የምትጠብቁ ከሆናችሁ ባሪያ ከማግባት ብትታገሱ የተሻለ ነው፣ ክብራችሁን የበለጠ ይጠብቃልና ማለት ነው። ወላሁ ገፉሩ ረሂም ለማንኛውም አላህ ሱብሓነሁ ወተዓላ ትእዛዙን ታከበራችሁና የከለከለውን ተተከለከላችሁ ምሕረቱ ሰፊና ሩሩ ነውና በጥቅም ስጣችሁ እንደማይቀጣችሁ ነው በማለት ያስኔ ይገልጻል ማለት ነው። ዩሪዱላሁ ሊዩበይነ ለኩም አላህ ሱብሓነሁ ወተዓላ በእነዚህ አንቀጾች ለእናንተ የሚጠቅማችሁን መመሪያ ሊገልጽላችሁና ሊያብራራላችሁ ይሻል። ወየህዲየኩም ሱነነ ለዚነ ሚን ቀብሊኩም ከእናንተ በፊት የነበሩትን ነቢያትና ሙርሰሎች እንደዚሁ ሙእሚኖች ስርዓትና ባህልም እግር መንገዱን ሊመራችሁና ሊያስተዋውቃችሁ ይሻል ይላል። የኒካህ የሚባል ነገር እንግዲህ የመላው ነቢያትና የመላው የሙስሊም ኡመቶች ስርዓትና ህግ ነው ማለት ነው። ማንም ነቢይ ያለ ኒካህ ጋብቻ አልፈቀደም እና እግር መንገዱን ለእናንተ ብቻ አሁን የተደነገገ ሳይሆን የቀደምት ነቢያቶችም በዚህ መልክ በኒካህ እየተከባበሩ የመጡ መሆናቸውን ሊጠቁማችሁ ይሻል ይላል። ወየቱበ አለይኩም እና እንግዲህ እሱ የሚጠላውንና የሚወደውን ከነገራችሁ በኋላ የምትችሉትን ጥንቃቄ አድርጋችሁ ሰው ናችሁና አንዳንድ ጊዜ ከተሳሳታችሁ ደግሞ በስተታችሁ ይቅርታ ከለመናችሁት ይቅርታ ሊያደርግና ሊመለስላችሁም ይሻል። ወላሁ አሊሙን ሐኪም፣ አላህ በእናንተ ሁኔታ አዋቂ፣ እንዲሁም ደግሞ በሰላምም ሆነ በችግር ጊዜ ለእናንተ የሚሰጣችሁ መመሪያና ወይም መቀጫ ከስራችሁ ጋር የሚመጣጠን የሆነ የጥበበኛ ድንጋጌ ነው ይላል። እና ምንጊዜም እንግዲህ አላህ ስብሓነሁ ወተዓላ ለአኺራም ሆነ ለዱንያ ለእናንተ የሚጠቅመውንና የሚበጀውን እንጂ የሚጎዳውን ነገር አልደነገገባችሁም ማለት ነው። ወላሁ ዩሪዱ አንየቱበ አለይኩም፣ አላህ ስብሓነሁ ወተዓላ በእናንተ ላይ በይቅርታ ሊመለስላችሁ ይሻል። ማለትም ያዘዛችሁን ነገር ከታዘዛችሁ፣ የተከለከላችሁትን ተተከለከላችሁ፣ ከእምነት በስተፊት በጃሂልያው ዓለም እያላችሁ የሰራችሁትን በይቅርታ ሊያልፋችሁና መረድ ሊሰጣችሁ ይፈልጋል። ወዩሪዱ አለዚነ የተቢዑነ ሸሃዋቲ አን ተሚሉ መይለን ዐዚማ፣ እነዚያ የግል ስሜትና ፍላጎታቸውን የሚከታተሉና የሚያሳድዱ የሆኑ የሰይጣን ጓደኞች ግን እናንተ ሙስሊሞች በጋብቻ እንዳትከበሩ እንደው እንደ እንስሳ ዝም ብላችሁ እንድትሰማሩና ብልግናን እንድታስፋፉ ይሹላችኋልና የጥላቶችን ደባ ተቋቁማችሁ በእኔ መመሪያ ለመሄድ ቻሉ ነው የሚለው። እና እነዚህ እንግዲህ አዳው ለእስላም የሆኑ ሰዎች ሁልጊዜም በነጽነት ስም ሰዎች ያው የፈለጉትን ማድረግ ይችላሉ። በገዛ አካላቸው በገዛ መብታቸው ማንንም ሊከለክላቸውና ሊገድባቸው አይገባም ይላሉ። የስሜትና የፍላጎት ምርኮኞችና ሰለባዎች እናንተን ሙስሊሞች በስልጣኔ ስም ብልግናውን እንድትዳፈሩትና ከትክክለኛው እስላማዊ ጎዳና እንድትዘነበሉና እንድታጋድሉ ይሹላችኋል። እናንተ ሚኑ መይለን ዐዚማ፣ በቀጥታ በነጽነትና በስልጣኔ በጣም ከባድ የሆነን ማጋደል ከእስልምና እንዲታጋድሉ የሚሹ መሆናችሁን አውቃችሁ የኔን ጌታችሁን ፍቃድ አክብራችሁ የእነሱን ተንኮልና ደባ መቋቋም መቻል አለባችሁ። ይህን ያደረጋችሁ እንደሆነ አላህም በይቅርታ ያልፋችኋል ይላል። ዩሪዱ ላህ አን ዩኸፊፈ አንኩም፣ አላህ ደግሞ ስብሓነሁ ወተዓላ ጨዋዎችን ለማግባት በማትችሉ ጊዜ በባሪያዎችን መተካት ትችላላችሁ በሚለው አማራጩ እናንተን ሊያሻል። አንድ ሰው የፈለገው ቢሆን ማግባት ካልቻለ ዝም ብሎ መኖር አለበት ቢባል በጣም ከባድ የሆነ ችግር ነው የሚያስከትለው ማለት ነው። እና ጨዋ በማይቻልበት ጊዜ በሌላ አማራጭ መስጠቱ ያለውን ችግር ለመቅረፍና ለማቃለል ፈልጎ ነው። ወኹሊቀ ልኢንሳኑ ደዒፋ፣ ሰው ሲባል ስሜቱን ከመቋቋምና ራሱን ከመግዛት ደካማ ሆኖ ነው የተፈጠረው ይላል። በመሆኑም አላህ ሱብሓነሁ ወተዓላ ችግሩን ስለሚያቀለት ሲመቸውም እንደምቾቱ ሲጎልበትም ባለው አቅሙ አማራጮቹን አመቻቸለት። በዚህ መልክ እንግዲህ የሄደ እንደሆነ ዲኑንም ዱንያውንም ጠብቆ ለጥሩ ሁኔታ መብቃት ይቻላል ማለቱ ነው። يا ايها الذين امنوا لا تاكلوا اموالكم بينكم بالباطل الا ان تكون تجاره عن تراض منكم ولا تقتلوا انفسكم ان الله كان بكم رحيما ومن يفعل ذلك عدوانا وظلما فسوف نصليه نارا وكان ذلك على الله يسيرا إن تجتنبوا كبائر ما تنهون عنه نكفر عنكم سيئاتكم وندخلكم مدخلا كريما يا ايها الذين امنوا ان انت بالله جتنتنا بمبتو وبتجنته يامناجو عندهم بنبيو ملكتنيت يامناجونا يتقبلاجو يواناجو توغنوي لا تاكلوا اموالكم بينكم بالباطل بالله يامناجونا بفقادو يتجزاجو كهواناجو جنزبوچاچون بهج وقت منجد اتبلو يامناجو بالدين جنزبنم اكلنم ማንኛውንም የህይወት ዘርፋችሁን የሚያካትትና የሚመራ ስለሆነ ገንዘቦቻችሁን በማይፈቀድ መንገድ መብላት የለባችሁም ይላል ማለት ነው። እና እንግዲህ ባጢል የሚባለው ህገ ወጥ የሆነ ሸሪዓ የማይፈቅደው በሆነ አሰራር የሚመጣ ገንዘብ ሁሉ በሙሉ በባጢል እንደተበላ ይቆጠራል። ለምሳሌ በሌብነት፣ በዘረፋ፣ በመክዳት፣ በማጭበርበር፣ በጉቦ፣ በወለድ በመሳሰሉት ነገሮች ገንዘቦችን ገቢ ያረጋችሁ አትብሉ ይላል። ኢላ አንተ ኩነ ቲጃራተን አንተ ራዲ ሚንኩም፣ በመካከላችሁ በስምምነት የተመሰረተ የንግድ ስራ ካልሆነ በስተቀር ኸያና ሳይደረግ ገዥም ሻጭም በግልጽ ተዋውቀውና ተማምነው የተዋዋሉበት የንግድ ስራ ከሆነ በዛ መልክ የተገኘውን ጥቅም መብላት ይቻላል። እና ከዛ ውጪ ግን የተለያዩ ኸያና ተንኮል ያለባቸውን ስራዎች በመስራት ገንዘቦቻችሁን በህገወጥ ገንዘብ አትብሉ በመካከላችሁ ይላል። እና እንግዲህ በቀጥታ ኢኮኖሚን የሚመለከት መሆኑን አረጋገጠ ቁርአን ማለት ነው። ገንዘብ የከስብ ዘዴ ለማንኛውም ሰው የተተወ ነው ብሎ አልተወውም። የበሸሪዓ የተፈቀደና የተከለከለ ነገር አለ። በተከለከለው በኩል የሚገባ ገቢ እርም ነውና በዚህ መልክ እንዳትበሉ በማለት ይከለክላል። አንዳንዶቹ አላዋቂዎች ግን አላህ ምን ሰራ እንጂ ምን በላህ ብሎ አይጠይቅም እያሉ እንዲሁ ዝም ብለው በፌት እንዳመጡት ያልታወቀ ምሳሌና ጥቅስ እየተናገሩ ተሳስተው የሚያሳስቱ አሉ። ምን በላህም ብሎ ይጠይቃል እስልምና ማለት ነው። لا تأكلوا أموالكم بينكم بالباطل ገንዘቦቻችሁን በመካከላችሁ በህገ ወጥ መንገድ መብላት የለባችሁም ግልጽ በሆነ በንግድ ስራ ያገኛችሁ ጥቅም ካልሆነ በስተቀር ይላል። የንግዱም ስራ ደግሞ ኺያና ከገባበት አይፈቀድም። አንተራዲ ምንኩም እስበርሳችሁ በመተማመንና በመዋደድ ተግባብታችሁ የተሻሻጣችሁ ብቻ ሲሆን ነው የሚለው። ወላ ተቅቱሉ አንፉሰኩም ነፍሶቻችሁን ደግሞ አትግደሉ ይላል። ማለትም አንዱ ሌላውን በሆነ ባልሆነ ምክንያት እንዳይገለው ወይም ደሙን እንዳያፈሰው ማለት ነው። ሰው ሲባል እንግዲህ በተለይ ሙእሚኖች በመግቢያው እንደጠቀሰው ያዩአል ለዲና አመኑ ብሎ ነውና የገባው ሙእሚን እንዳንድ አካል ነውና አንዱን አባል መግደል ራሱን ተመግደል የተለየ አይደለም በማለት ላ ተቅቱሉ አንፉሰኩም ላ የቅቱል ባዕዱኩም ባዕደን ፈኢነ ቀትለ አኺ ከቀትሊ ነፍሲሂ እንደማለት ነው ነው። ወይም ደግሞ ላተክቱሉ አንፉሰኩም ቃሉ በቀጥታ እንደሚያመለክተው ራሳችሁን በተለያዩ ችግሮች አጋጣሚ ተበሳጭታችሁ ለአደጋ አታጋልጡ። አንዳንድ ሰው እንግዲህ በጣም በሚናደድና በሚበሳጭበት ጊዜ በራስ ላይ እርምጃ ይወስዳል። ወይ ገደል ይገባል፣ ወይ በገመድ ይታነቃል፣ ወይ መርዝ ይጠጣል፣ ወይ ጥይት ይጠጣል። የመሳሰሉትን እርምጃዎች በመውሰድ ነፍሶቻችሁንም አትግደሉ እስበርሳችሁም አትጋደሉ ነው የሚለው። አላህ ሱብሓነሁ ወተዓላ አርሐሙ ራሂሚን ከመሆኑ የተነሳ ለሰው ልጆች ከራሳቸው የበለጠ የሚያስብና የሚቆረቆርላቸው መሆኑን ያረጋግጣል በዛ አባባሉ። ሰው ለነፍሱ አዋቂና አሳቢ ይመስላል፣ ግን አንድ ነገር በሚያጋጥመውና በሚበሳጭ ጊዜ በራሱ ላይ ሲጨክን ይገኛል። አላህ ግን ከእርሱ የበለጠ የሚያስብለት ከመሆኑ የተነሳ ነፍሶቻችሁን አትግደሉ በማለት ገላጋ የሆነ ለገዛ ነፍሶቻቸው ማለት ነው። ኢነላህ ካነ ቢኩም ረሂማ አላህ በእናንተ በእጅጉ ሩሩ የሆነ ጌታ ነውና ያለ አግባብ ራሳችሁንም ሆነ ሌሎችን እንድትበድሉ አይወድምና አይፈቅድም። በገንዘብም የማይገባውን ገንዘብ ገቢ አድርጋችሁ ራሳችሁን ለቅጣት እንዳታጋልጡ። በተለያዩ ደግሞ በማህበራዊ ህይወት አላስፈላጊ ግጭቶችን እየፈጠራችሁ እስበርሳችሁ የመደባደብና የመጋደል ወይም ደግሞ በተለያዩ ምክንያቶች የተበሳጨን ተናደርን ብላችሁ ራሳችሁን መግደል የመሳሰሉትን እርምጃዎች አትውሰዱ። አላህ ለእናንተ ሩሩና አዛኝ ነውና ይህን ሁሉ እንዳታደርጉ አደራ ይላችኋል ይላል ማለት ነው። ወመን ይፈአል ዛሊክ እና አሁን ቀደም ሲል የተጠቀሱትን የተከለከሉ ነገሮች የሚሰራ ካለ ሙእሚን ነኝ ብሎ ሲያበቃ ወይም ገንዘብን በህገ ወጥ መንገድ የሚበላ ወይም ደግሞ ሌሎችን ሰዎች ባልሆነ ምክንያት የሚደበድብ ወይም የሚገድል ወይም በራሱ ላይ የሞት እርምጃ የሚወስድ ካለ ዑድዋንን ህግን ተላልፎ ወዙልመን ሌላዎችን ደግሞ በመበደልና በመጋፋት መልክ ይህንን የአላህን ትእዛዝና ውሳኔ ወይም ማስጠንቀቂያ ጥሶ የሚፈጽም ካለ ፈሰውፈ ኑስሊሂ ናራ እንዲህ አይነቱን ወንጀለኛና አረመኔ እጅግ አሰቃቂና አይከብዱ የከበደ ቅጣት ውስጥ እንደምንጨምረው ነው ጀሀነም እሳት ውስጥ ይላል። እና ናረን የሚለው ተንዊኑ የእሳቱን ልዩና ክብደት ያለው መሆኑን ያመለክታል። ናረን አዚመን ላዩቀደሩ ቀድሩሁ ወላዩቅተነው ኩንሁ እና ይሄን ይመስላል ተብሎ የማይገመትና የማይታሰብ በጣም አይከፉ የከፋ ቅጣት ይጠብቀዋል የጀሀነም እሳት ማለት ነው። ታዲያ እንደተገለጠው የጀሀነም እሳት ኃይሉ ከዚህ በዱንያ ላይ እኛ ከምንገለገልባት እሳት በሰባ እጥፍ ይጨምራል ብለዋል። እንደዛ አይነት እሳት ውስጥ እንጨምረዋለን ይሄን ህግ የሚተላለፍ በማለት ያስጠነቅቃል ማለት ነው። ወካነ ዛሊከ አለላህ የሲራ እና ይሄንን አይነት እንግዲህ ህግ የሚጥሱና የሚተላለፉ በሆኑ ወንጀለኞች አላህ ሱብሓነሁ ወተዓላ የዛ አይነት ቅጣት መወሰንና መጨመር በሱ ዘንዳ በጣም ቀላል ነው፣ በመልክ የሚቀጣ መሆኑ ያዳግተዋል ብለው እንዳይገምቱ። አላህ እንዲህ አይነት ጥፋት አጥፍተው የተገኙትን ሰዎች በዚህ መልክ ለመቅጣት በጣም ገርና ቀላሉ ነው ይላል ማለት ነው። እንተጅተኒቡ ከባኢረ ማ ቱንሃውና አንሁ ከምትከለከሉት በጣም ከባድና ጉሉህ የሆኑትን ወንጀሎች የምትርቁና የምትጠነቀቁ ከሆናችሁ ኑከፊር አንኩም ሰይአቲኩም ጥቅቅንና መለስተኛ የሆኑ ስለትና ወንጀሎቻችሁን እንሰርዝላችሁና በይቅርታ እናልፋችሁ ይሆናል ይላል። ወኑድኽልኩም ሙድኸለን ከሪማ፣ ከዚያ በኋላ በኢማናችሁና በመልካም ስራ ሳቢያ በጣም የተከበረና የላቀ ጸጋ የተሞላበት ጥሩ ቦታ እናስገባቸዋለን፣ ማለትም ጀነት ማለት ነው። እንግዲህ አሁንም አላህ ሱብሓነሁ ወተዓላ ለሙእሚኖች በተለይ እጅግ አዛኝና ሩህሩህ መሆኑን ያረጋግጣል በዚህ አባባሉ። ልክ እንደ መላእክት ንጹሃን ቅዱሳን ሆናችሁ ምንም ነገር ሳትሳሳትና ድክመት ሳታሳዩ በቀጥታ ኑ ቶሎ ብሎ አላስገደዳቸውም። ሰው ናቸውና እንደሚሳሳቱ አውቆ ቢያንስ ተተከለከላችሁት በጣም ግልጽና ጉልህ የሆኑትን ከሽርክ ተኩፍር ጀምሮ ከባይረ ዝኑብ እነዚና እነ ሌብነት እነ ዘረፋ እነ ጉቦ የመሳሰሉትን ከባድ ከባድ ውሸት የመሳሰሉትን ተተጠነቀቃችሁ መለሰኛዎችንና ጥቅቅኖችን ወንጀሎች እኔ ወደ ኢሳብ አምጥቼ ተመቅጣት ይልቁንስ ይቅር ማለቱን ነውና የመመርጠው በጥቅቅኖቹ በኩል እኔ በኩሌን እርዳታ አረግላችኋለሁ። ከባድና ጉሉ የሆኑትን እናንተ ራቁና ተጠንቀቁ። ይህን ካደረጋችሁ በቀጥታ የተከበረ ወዳጆች አገር ጀነት ውስጥ አስገባችኋለሁ በማለት ቃል ይገባል ማለት ነው። እና እንግዲህ ሙእሚን የሆነ ሰው በጣም ግልጽና ገሃድ ጉሉ የሆኑትን ወንጀሎች ለመዳን ከጣረና ከመከረ በጥቅቅኖቹ ጉድለቶች አላህ ሱብሓነሁ ወተዓላ ጨክኖ የማይጨክንበት መሆኑን አረጋግጦ እንዳውም ተከበረ ጀነት ውስጥ እንደሚያገባውን ጭምር ቃል ገባለት ማለት ነው። ولا تتمنوا ما فضل الله به بعضكم على بعض للرجال نصيب مما اكتسبوا وللنساء نصيب مما اكتسبن واسأل الله من فضله إن الله كان بكل شيء عليما ولكل جعلنا موالي مما ترك الوالدان والأقربون والذين عقدت أيمانكم فآتهم نصيبهم إن الله كان على كل شيء شهيدا ولا تتمنوا ما فضل الله به بعضكم على بعض ከፊላችሁን በከፊሉ አላህ የመረጠና ያበለጠው የሆነውን ነገር እናንተ አትመኙ ይላል ማለት ነው። እንግዲህ አላህ ሱብሓነሁ ወተዓላ ሁሉንም ሰዎች በአንድ ደረጃ እኩል አድርጎ ቢመድባቸው እየቻለ ግን ሁሉን ሰው በተሰጠው የተለያየ ደረጃ ላይ ነው ያስቀመጠው ማለት ነው። በሀብትም ቢሆን በእውቀትም በጉልበትም በስልጣንም ማንኛውም ሰው እንግዲህ አንዱ ከሌላው በላይና በታች ሆነው በቅደም ተከተል በተለያዩ እርከኖች ነው የተመደቡት። ስለዚህ ማንኛውም ሰው አላህ የመደበለትን ድርሻውን ይዞ መርጋጋትና ተጨማሪም ከፈለገ ደግሞ ከጌታው መፈለግና ደይ መጥራት እንጂ የሌላውን እድል የገሌ ለኔ በሆነልኝ ብሎ መመኘት አይገባምና የሌሎችን እድሎች አትመኙ ይላል። ምክንያቱም የሌላን እድል መመኘት በሌላ ቋንቋ ምቀኝነት ስለሚሆንና እዛ ሰው ጋራ ስለሚያቃቅር ሆኖ ላይሆንለት አጉል በከንቱ ከወገን ጋራ መጣላትና እንዳውም አላህ ጋራ መጋጨት ያስከትላል ማለት ነው። እገሌን ለምን ከኔ ያበለጥከው ብሎ እንደ መቃወም ስለሚቆጠር አንዱን ከሌላው በሚያበልጥበት ጊዜ አላህ ሱብሓነሁ ወተዓላ ያን ያበለጠውን መቀበልና በበኩል ተጨማሪ ተፈልግ እንደሆነ ከጌታ ላይ መጥራትና መለመን እንጂ የገሌን እድል ለኔ ባረገልኝ ብሎ መመኘት አግባብ አይደለም ማለት ነው። የአላህን ህክማ ይጻረራልና ለሪጃል ነሲቡ ሚመክተሰቡ፣ ለወንዶች ከሰሩ ስራ ድርሻ አላቸው። ያ አላህ ሱብሓነሁ ወተዓላ እንዲሰሩ ያዘዛቸውን ነገር በዲንም ሆነ በዱንያ ከሰሩ በዛ በስራ ውጤታቸው የሚገባቸውን ነገር እሰጣቸዋለሁ። ወሊኒሳ ነሲቡ ሚመክተሰብን፣ ለሴቶችም በበኩላቸው ከሰሩ ስራ በዲንም ሆነ በዱንያ የልፋት ዋጋቸውንና ድርሻቸውን እንሰጣቸዋለን። ሁሉም ሰው ከሰራ በጾታ ልዩነት አንዱ ከሌላው ዝቅ ሊል አይችልም። ሁሉም የልፋትና የድካም ዋጋውን በኔ በኩል ያገኛል ማለት ነው። ግን የራስን እድል ንቆና ትቶ የሌሎችን በማድነቅና በመመኘት የገሌ ለኔ በሆነልኝ ማለት የምቀኝነትንና ቅራኔን ነውና የሚያስከትለው። በዚህ መልክ አትመኛኙ ይላል ማለት ነው። ይህ አያት እንዲመጣ የሆነበት ምክንያቱ ሰሃቦች በኸይር ስራ በጣም ጉጉት ስለነበራቸው፣ ሴቶቹም ወንዶቹ በአንድ ነገር እንዲበልጧቸው አይፈልጉም ነበር ይባላል። ስለዚህ የነቢዩ ባለቤት የነበሩት ኡሙ ሰለማ ወይም ሂንድ በመባል የሚታወቁት ለነብያችን ጥያቄ አቅርበው ነበር አንድ ጊዜ። እኛን ሴቶችን አላህ ሱብሓነሁ ወተዓላ እንደ ወንዶች ይወደን አይመስለኝም ማለት እና ለዚህም ጥርጣሬ የጋበዘኝ ምክንያቱ ለወንዶች አንዳንድ ጊዜ የሚሰጣቸውን ቅድሚያና ብልጫ ሳስተውል ነው አሉ። ለምሳሌ ጂሃድ በጣም እንግዲህ በዚህ በዲን አልኢስላም ከሚሰሩ ስራዎች ሁሉ ከፍተኛውን ቦታ የያዘ ነው። ዲርወቱ ሰናኒል ኢስላም የእስልምና የሻኛው ቁንጮ ተብሏል ማለት ነው። የትልቅ እንግዲህ ደረጃ የሚያስገኘውን ሴቶችን አላዘዘንም እንድናሳተፍበት አሉ። እንደገና ደግሞ በውርሻ ደረጃ ያው ትናንትና ባለፉት አያቶች እንደተመለከትነው ከወንዶች በአንዳንድ ደረጃ ዝቅ እያደረገ ነው የመደበን እና እነዚህን የመሳሰሉ ግልጫዎችን ሳይ ሴቶችን እኛ አላህ ስብሐ ወተዓላ እንደ ወንዶች ትኩረት አይሰጠንም የሚል ግምት አደረብኝ። እንዴት ነው ለመሆኑ በመንሰራው ዒባዳ በሌላው ሁሉ ግልጫ ይኖራቸዋል ወንዶቹ በዚሁ ብቻ ይሆን በማለት ስጋታቸውን ገለጡና ጠየቁ ይባላል። ይህ ጊዜ አላህ ስብሐ ወተዓላ የምቀኝነት ወይም በአሁኑ ጊዜ ሴቶች እንደሚያነሱት የአላህን ፍቃድ የመጣረር ስሜት ሳይሆን ለኸይር ያላቸውን ጉጉትና ስስት ስለሚያቃላ ይህንን አያት አወረደና መልስ ሰጣቸው ማለት ነው። ወንዶችም በወንድነታቸው የታዘዙትን ኃላፊነት ከወጡ ድርሻቸው ይኖራቸዋል፣ ሴቶችም ደግሞ በበኩላቸው የጣለባቸውን ኃላፊነት ከተወጡ ድርሻቸው ይኖራቸዋል እንጂ ወንዱ ሴት ቢሆን ኑሮ ወሴቱ ወንድ ቢሆን ኑሮ ብሎ አንዱ የሌላውን እድልና ድርሻ መመኘት አይገባችሁም ባላቸው ይላል። ወስአሉ ላህ ሚን ፈድሊሂ፣ በደረጃና በማዕረግ እንዳትበለጡ ከሆነ የምትፈልጉት ሁላችሁም የአላህን ችሮታ ለምኑት። የተሰጣችሁን ተተቀበላችሁ በኋላ በጸጋ ደግሞ አላህ ስብሐነ ወተዓላ ደረጃን የበለጠ ያሳድግልኝ ብላችሁ ከጌታችሁ ሁልጊዜ መጥናት እንጂ ሌላው ለምን በለጠኝ ብሎ መመቅኘት አይገባም ማለት። እነላህ ካነ ቢኩል ሸይን አሊማ፣ አላህ በሁሉም ነገር አዋቂ የሆነ ጌታ ነውና ለወንድ የሚገባውን ነገር ለወንድ ለሴትም የሚገባውን ለሴት ስላደረገ ባከፋፈሉ አንዱ ከሌላው አርሎ ተደርጎብኛል የሚል ስጋት ሊኖረው አይገባም። ግን አንሶኛል የሚል ከሆነ ያንን ያነሰውን ማስተካከያ ከጌታው እንዳዲስ ጠይቆ ለይጠንቶ ማግኘት ይቻላል በማለት በመሐከላቸው መፈቃቀርና መከባበር እንጂ መመቀኛኘት እንዳይኖር በዚህ መልክ አስተካከለና አደባቸው ማለት ነው። ወሊኩልን ጃአላ መዋሊየ፣ እና ለማንኛውም ሰው ደግሞ ከዚህ ዓለም በሞት በሚለይበት ጊዜ ገንዘቡን የሚረከብ የቅርብ ወራሽ አድርገንለታል። አሰባ ማለት ነው። እና በጃሂልያ ጊዜ እንግዲህ ሰው ገንዘቡን በፍላጎቱና በራሱ አስተሳሰብ ነበረ ለወደደው ሰው በአድ እንዲሆን ገሌ ውረሰኝ ቁረሰኝ ብሎ ይሰጥ ነበር። አንዳንድ ጊዜ ልጆቹን ከልክሎ ለበአድ የሚሰጥበት ሁኔታ ነበረ ማለት ነው። በዛ የስሜታዊ አካሄድ መቀጠል አይቻልምና ማንም ሰው በሚሞትበት ጊዜ ገንዘቡን የሚወርሰው በቅደም ተከተል ለሱ ሁነኛና ዋሊ መድቤለታለሁ ይላል። ሚማ ተረከል ዋሊዳኒ ወልአቅረቡን፣ እና ከወላጆች እንግዲህ አመጀመሪያዎቹ ወላጆችና ተወላጆች ስለሆኑ በእነሱ ጀመረ። ሁለት ወላጆች ተተውት ከሞት ንብረት እንዲሁም ደግሞ አቅራቢያ ዝምድና ያላቸው ለዘመዶቻቸው አትርፈውት ከሞት ንብረት ለሁላቸውም የቅርብ ተጠሪና ተረካቢ መድቤላቸዋለሁኝ ይላል። እና በዛ በመደብኩት መሰረት እገሌን እጠላዋለሁ እወደዋለሁ የሚለውን ተውና በአላህ ስብሓነሁ ወተዓላ የህግ አከፋፍሏቸውና መብታቸውን ስጧቸው። ወለዲነ አቀደት አይማኑኩም፣ እነዚያ ደግሞ ውለታዎቻችሁ ያሰሯቸው የሆኑት ወገኖች ማለትም ውለታ የገባችሁላቸው የሆኑት ፈአቱሁም ነሲበሁም፣ በውለታ መሰረት የመደባችሁላቸውን ወይም ቃል የገባችሁላቸውን ድርሻ ስጧቸው ይላል። ይህ አባባል ሁለት አይነት መልክ ይኖረዋል። አንደኛ በኑዛዜ መልክ ያው እገሌ በአር ነው በመሞት ጊዜ ውርስ ሊያገኝ አይችልምና ግን ከልጆቼ ልለየው ስለማልፈልግ ከገንዘቤ ይህን ያህል እንዲሰጡልኝ ብሎ ለመናገር የሚፈልግ ካለ ማድረግ ይችላል። ኑዛዜ አልተከለከለምና ከሲሶ ባልበለጠ ማለት ነው። በዚህ መልክ ከሆነ ቋሚ ነው፣ ይሰራበታል። ሁለተኛው ግን ወለዲነ አቀደት አይማኑኩም ማለት በጃሂልያ ጊዜ ሰዎች በፍቅርና በጓደኝነት ይተሳሰሩና እገሌ ብሞትም ይውረሰኝ ይቁረሰኝ በማለት ቃል ይገባለታል ማለት ነው። የዛ ጊዜ በኑዛዜ ደረጃ ሳይሆን ልክ እንደ ወራሹ ነው፣ ከወራሾቹ ጋር በመሰለፍ እንደውም አንዳንድ ጊዜ ወራሾቹ ታግደው እሱ ቀጥታ ገንዘቡን በመውሰድ ይጠቀም ነበረ። በዛ መልክ የሚሰራ ነበረና ከዛ አኳያ የሆነ እንደሆነ ተሽሯል ይህ አያት ማለት ነው። ምክንያቱም በህይወቱ እያለ ይጥቀመው እንጂ ከሞት በኋላ ዘመዶ ታግደው እንደገና ንብረቱን እሱ መውሰድ የለበትም። በህይወት እያላችሁ ስጧቸው ባለውለታዎቻችሁ ካሉ ማለት ነው። በሁለተኛው ትርጉም ፈአቱሁም ነሲበሁም፣ እና በህይወታቸው እያላችሁ ለነዚህ ለወዳጆቻችሁና ቃል ለገባችሁላቸው ድርሻቸውን ስጧቸው ይላል። ኢነላሀ ካነ አላ ኩሊ ሸይኢን ሸሂዳ፣ አላህ በማንኛውም ነገር ላይ የቅርብ ታዛቢና ተቆጣጣሪ መሆኑን አውቃችሁ ሁልጊዜም በፍቃዱ መመራትና እሱ ያዘዛችሁን ማክበር ይኖርባችኋል እንጂ ስሜታዊ ሆናችሁ ገሌን እወደዋለሁና ባይገባም ሰጥቼዋለሁ እገሌን ጠላዋለሁና ዘመዴን ቢሆን ከልክልዋለሁኝ እያላችሁ እንዳትሄዱ፣ በዚህ መልክ ከሄዳችሁ ከኔ ጋር ትጋጫላችሁ በማለት የወራሾችንም ሆነ የተናዛዦችን መብት ጠበቀላቸው ማለት ነው። الرجال قوامون على النساء بما فضل الله بعضهم على بعض وبما أنفقوا من أموالهم فالصالحات قانتات حافظات للغيب بما حفظ الله واللاتي تخافن نشوزهن فاعظوهن واهجروهن في المضاجع واضربوهن فإن أطعنكم فلا تبغوا عليهن سبيلا إن الله كان عليا كبيرا وإن خفتم شقاق بينهما فبعثوا حكما من أهله وحكما من أهلها إن يريدا إصلاحا يوفق الله بينهما إن الله كان عليما خبيرا. الرجال قوامون على النساء بما فضل الله بعضهم على بعض وندوش بسيطوش لاي يبلاي حالات النتنات وتاتار النت تسطوة شوال إلى الله سبحانه وتعالى. እንግዲህ በመብት ተመሳሳይ መልክ ያላቸው መሆኑ እንደተጠበቀ ሆኖ ግን በአንድ ቤተሰብ ውስጥ ያሉ ሴቶችና ወንዶች ኃላፊነትን ማን ይውሰድ፣ የቤተሰቡ ተጠሪና ተቆጣጣሪ ማን ይሁን ከተባለ በአቅልም ቢሆን ወንድ ያለ ሴት ትቀደም እሚል የለምና ወንዶቹ በሴቶች ላይ የመቆጣጣርና የማስተዳደር ስልጣን ተሰጥቷቸዋል ይላል። ይሄም ሊሆን የቻለበት ቢማ ፈደለላሁ ባዕዶሁም አላ ባዕድ ሁለቱን ጾታዎች አንዱን ከሌላው የበለጠ አድርጎ በመፍጠሩ ታቢያ ነው ይላል። በአካሉም ሆነ በአእምሮው የወንድና የሴት ልዩነት አለ በተፈጥሮ ይዘታቸው። አካልም ወንዶች ብዙ ጊዜ ያው ጥንካሬ አላቸው፣ በአእምሮም ደግሞ ብስለትና የማስተዋል የመታገስ አርቆ የማሰብ ችሎታቸው የላቀ ነው የወንዶቹ ማለት ነው። ስለዚህ እንግዲህ ችሎታው ሻል ያለው ነው ኃላፊነት መሸከም የሚችለውና በዚህ ሳቢያ ወንዶችን ኃላፊነት ጭነንባቸዋል ይላል። ወቢማ አንፈቁ ሚን አምዋሊሂም ሁለተኛ ደግሞ ገንዘቦቻቸውን ለሴቶች የሚለግሱና የሚያወጡ ከመሆናቸው ማቋያ ሲታይ ወጭ የሚለግስ ነው ኃላፊነትን መውሰድ ያለበት ማለት ነው። ተመጽዋች ሆኖ ሲያበቃ የበታች ሰው እንደገና ኃላፊ ሊሆን አይችልም ማለት ነው። ፈሳሊሃቱ እና እንግዲህ በዚህ መሰረት የተደነገገውን ህግ ጥሩና ትክክለኛ አቅን አስተሳሰብ ያላቸው ሴቶች ቃኒታቱን የጌታቸውን ፍቃድ አክባሪና ለባሎቻቸውም ታዛዥና ተባባሪ ይሆናሉ ይላል። እንግዲህ ሴቶች ራሳቸው ትክክለኛ አስተሳሰብ ያላቸው ከሆኑ ይህንን አመዳደብ ይቀበሉታል ማለት ነው። እኔ ሴት ነኝ እንደገና በባሌ ላይ እኔ ኃላፊነትን አልወስድም እንኳን ለሱ የሰጠው ብላ እንደምትስማማና የኔንም ትእዛዝ አክብራ ባልዋንም እንደዚሁ በበላይነቱ ተባብራ የምትኖር ትሆናለች ጥሩዋ ቆንጆ በማለት ያግባባል ማለት ነው። ሐፊዟቱን ሊልገይቢ እንኳን በአካል አጠገቧ እያለ ቀርቶ እሱ በሌለበት እንኳን ልክ እንዳለ አድርጋ አክብራ መብቱን ንብረቱን ጠብቃና አንከባክባ ትገኛለች ቆንጆዋና ታማኟ ሴት ይላል። ቢማ ሐፊዘላህ አላህ በጣለባት ኃላፊነት እንግዲህ አንቺ እባል ዘንድ በምትኖርበት ጊዜ የኔንም ትእዛዝ ማክበር አለብሽ ባልሽንም እንደዛው መብቱን መጠበቅ አለብሽ ብሎ በጣለባት ኃላፊነት መሰረት እንኳን በአካል እያለ ያየኛል ይሰማኛል ብላ በሌለበት እንኳን ካለበት ባልተለየ መልኩ ጠባቂ ሆና ትገኛለች ይላል። ወላቲ ተኻፉነ ኑሹዘሁን እነዚያ ደግሞ በባሎቻቸውና በትዳራቸው ላይ መኩራራትንና ማንጓጠጥን የምትፈሩላቸው እኒ ደግሞ ጠማማዎቹ ክፍሎች ናቸውና ማለት ነው። ፈይዙሁና እነሱን ገስጧቸው ምከሯቸው ይላል። እንግዲህ ሴቶች ሲባሉ በተፈጥሯቸው ሁለት መልክ አላቸው። አንዳንዶቹ መጀመሪያውንም ቅን የሆኑና መብታቸውንና ግዴታቸውን ያወቁ ናቸው፣ የአላህንም ትእዛዝ ያከብራሉ፣ ለባሎቻቸውም ታማኞች ይሆናሉ። እነዚህ ወጥረውንም ትክክለኞች ናቸው፣ ችግር የለባቸውም ማለት ነው። ሌሎቹ ደግሞ ግዴታና መብታቸውን ጠንቅቀው ያልተረዱና ባጓጉል ኩራት የተወጠሩ እሱ በምን ይበልጠኛል እያሉ የሚንቀባረሩ ይኖራሉና በእነዛ በኩል ደግሞ ለማስተካከል የምትወስዷቸው እርምጃዎች እንደሚከተሉት ነው ይልና መጀመሪያ ወዕዝ ነው አለ። ወዕዝ ማለት አንቺ እንግዲህ ሙስሊማ እስከሆንሽ ድረስ የአላህን ግዴታ መወጣት አለብሽ፣ የባልሽንም ሀቅ ማወቅ አለብሽ። ይሄ ካልሆነ አላህ ይጣላሻል። እኔማ ያው ካልሆነልኝ እንለያይ እንችላለን፣ ግን በአላህ በኩል ይሄ ነገር አይበጅሽም ብላችሁ ደጋግማችሁ በመምከርና በመገሰጥ ለማስተካከል ሞክሩ ይላል። ወጅሩን የምክሩ ደግሞ የማይጠቅምና የማይሰባቸው ከሆነ አንዳንዶቹ እንግዲህ ምክር በሚመክሯቸው ጊዜ እንደ ጨቅጣቃ አድርገው የሚያያሉ አጨቅጭቀኝ ትላለች ማለት ነው። የዛ ጊዜ ደግሞ ምክር የማይገባው ሰው በሚገባት ቋንቋ መምጣትና እንዲገባት ማድረግ ስለሚያስፈልግ በሚኝታ ተለያያቸውና ቅሬታቸውን ግለጡላቸው እና ብዙ ሳትርቁ እዛው አልጋቸው ወይ መደባቸው ላይ ከተዛሬው ከፍቅር ጊዜ ለየት ያለ አተኛኘት አሳዩአቸው ማለት ነው። እና በአንሶላ ጠቅለል ብሎ በመተኛት ወይም ፊቱን በመዞር ግንኙነትን በማቋረጥ በመሳሰሉት ነገሮች ቅሬታቸውን ግለጡላቸው። የዛ ጊዜ በመክር ሳተማ የነበረችው ይሰው ተቀይሞኛል አሁን ዝሮ ከተኛ ነገ ደግሞ ቤቱን ትቶ ቢሄድ ከዛ በኋላ ቢያሰናብተኝስ የሚል ግምት ተወስድ ይሆናል ማለት ነው ልብካላ። እና በሚኝታቸው ተለያዩአቸው ሲል በሐዲስ ግን ላ ተጅሩሁና ኢላ ፊል ቡዩት ብለዋል። በቤት እንጂ ከቤት ውጭ ሂዶ መንደር በማደር ወይም ሌላ ሀገር በመሄድ አይደለም። ይሄ ከሆነ የብሱን እንዳውም ችግሩን ያሰፋል። ምን ትቶኛል ሌላ ጨኛ እያዘጋጀ ነው ብላ የብሱን ትነፈራለች ማለት ነው። ስለዚህ እዛው ቤቷ ውስጥ ሆኖ ክፍል ካለ እርግጥ ከቤት መኖሩን ካረጋገጠ በኋላ በሌላ ክፍል ሊተኛ ይችላል ነገሩ ከተባባሰ ማለት ነው። ከሌለ ደግሞ እዛው ክፍሉ ፊቱን በመዞርና የብቻው በመጠቃለል በመተኛት ተቃውሞውን ያሳይ ማለት ነው። ይህም ደግሞ የማይሳባት ከሆነ አንዳንዶቹ ደግሞ በተፈጥሯቸው ቀዝቃዛ ድሮ ቢተኛ ቢተዋት ግድ የለላታለች ማለት ነው። ይህ ከሆነ ደግሞ ሌላ አማራጭ ይመጣል። እሱ ምንድነው? ኡድሪቡሁና የማያቆስልና የማይሰብር ጉዳት የማያደርስ መለስተኛ ግርፋት አድርጉላቸው ይላል። እና በለስላሳ ነገር በልምጭ ወይም ባለንጋ በመሳሰሉ ነገሮች ወይ በቁንጥጫ እንዳስፈላጊነቱ ጎጉፋቸው ይላል። ይሄ በሐዲስ ያው ተነግሯል። ከበድ ያለ ብትር እንዳይመጣ ተገድቧል ብሎ አሁን ይሄ ቃሉ ድርቡሁነ ሲል አጠቃላይ በፈለገው መሳሪያ ሁሉ ማለት አይደለም በርበን غير مبرحين ብሏል። ደም የማያፈስ አጥንት የማይሰብር ችግር የማያስከትል የሆነ መጠነኛ ግርፋት ይደረግላቸው ማለት ነው። እነዚህ እንግዲህ በቅደም ተከተል የተነገሩት አማራጮች ከተሞከሩ በኋላ ፈይን አጥዕነኩም ሁኔታውን ተረድተው ጥፋታቸውን ተገንዝበው ለእናንተ ታማኞችና ታዛዦች መሆናቸውን ካሳዩ ፈላተጉ አለይነ ሰቢላ ከዛ በኋላ የሆነ ያልሆነ ምክንያት እየፈጠራችሁ እነሱን የማጥቂያ መንገድ እንዳትፈልጉ በዚህ ጊዜ እኮ እንደዚህ ተጎላመሽብኛል እንደዚህ አመናጨሽኛል እያልክ በሆነ ባልሆነ ምክንያት ለምሳሌ እንደሚባለው ባልብሺ ባንተርሽኝ እየተነሳችሁ እንዳትጎዷቸውና እንዳታጠቋቸው ተጠንቀቁ ይላል። የሚፈለገው መስተካከላቸው ነው። ከተስተካከለ አንድ ቀን ተሳስተሽ ለምን ተናገርሽ ለምን እንዳልሽ እየተባለ ሁልጊዜ በአጋጣሚ እያነሱ እሷንም ማሰቃየት አይገባም ማለት ነው። ኢነላሃ ካነ አሊየን ከቢራ እነሱ ከተስተካከሉ በኋላ እናንተ እንዳው በምን ተደፈርኩ ስሜት በየጊዜው እያነሳችሁ እነሱን የምታሳቅቁ የሆነ እንደሆነ ደግሞ አላህ ከእናንተ ከወንዶች በላይ እጅግ የላቀ ሀያል መሆኑን እወቁና ተጠንቀቁ ይላል ማለት ነው። እና እነዚህ እርምጃዎች እንዲወሰዱ የፈቀደው አላህ ትዳሩ እንዲቃናና የሁላቸውም ችግር ባጭር እንዲቀጭ አስቦ እንጂ እሱን የበላይነቱ እንዲያንጸባርቅ እሷ ደግሞ ጭቁንነቷ እንዲጋለጥ ተፈልጎ አይደለም ማለት ነው። ችግሩ ከተፈታ በተፈታበት እርከን ላይ መቆም አለበት። እና በመጀመሪያው በምክር ከተስተካከለ ከዛ በላይ መሄድ አያስፈልግም። በምኝታ በመለየትም ከተስተካከለ እዛው ይቆማል ማለት ነው። እንደገና ደግሞ በመጠነኛ ግርፋትም ከተስተካከለች እንዲሁ በየደረጃው መቆም አለበት እንጂ በቂም በቀል ይሄ በዛ ቀን እኮ እንዲብለሽ ነበር እንዲያርገሽ ነበር እያሉ እንደገና ቁም ሰቅሏን ማሳጣት አይገባም። ይሄን የሚያደርጉ ወንዶች ካሉ ደግሞ ከነሱ በላይ ሀያልና ታላቅ የሆነ ጌታ እንዳለና እንደሚቆጣጠራቸው አይዘንጉ ይላል ማለት ነው። ወይን ኸፍቱም ሽቃቀ በይኒሂማ እነዚህ ሁሉ አማራጮች ተተሞከሩ በኋላ በባልና በሚስት መካከል ያለው ቅራኔ እየተባባሰና እየሰፋ መሄዱን ከሰጋችሁ ይላል የሁለቱ ወገን የሆኑትን ወይም ደግሞ ከሁለቱም ላይ የበላይነት ኃላፊነት ያላቸው ባለስልጣናቶችን ነው አሁንም ያናግረው ማለት ነው። እንግዲህ ባልና ሚስት ችግራቸውን እዛው ስፈርታቸው ለመፍታት አሁን በተነገረው መልክ ይሞከር ከዛ በላይ ደግሞ አይሮ ህዶ ችግራቸው እየሰፋ ነው ማለት ካሰጋ ፈባአቱ ሐከመ ሚን አሊ ከተውየው በተሰብና ወሐከመ ምን አሊያ ከሴትየዋ በተሰብ የሆኑ የጋራ ዘመዶችን ተገናኝተው በነገሩ እንዲወያዩበት ላኳቸው ይላል ባለስልጣኖች። ኢንዩሪዳ ኢስላሐን ዩወፊቅ ኢላሁ በይነሁማ ከባልና ከሚስት በኩል የተውጣጡ የጋራ ዘመዶች እነዚህን ግለሰቦች ለማስማማትና ለማስታረቅ ከልባቸው ከጣሩና ከመከሩ አላህም እንደሚረዳቸውና እንደሚያሳካላቸው ነው በቅልብ ሆና ከሰሩ ማለት ነው። ተንኮል ቃል ተጨመረበት። ኢንላላህ ካና አሊማን ኸቢራ። አላህ እንግዲህ በፍጥረታቶች ስሜትና ሁኔታ አዋቂና እንደውም ምስጥራቸውን በጥልቅ ተመራማሪ የሆነ ጌታ ነውና በዚህ መልክ ሙአለጃ ካደረጋችሁት ነገሩ በቀላሉ እንደሚፈታ ተስፋ ይደረጋል ይላል። እና ከልብ ካለቀሱ እንባይገድም እንደሚባለው የጋራ ዘመዶች እንግዲህ ሁለታቸውም ዘመዶቻቸው በትዳር እንዲቆዩላቸው አስበው ከልባቸው እንዲታረቁላቸው ከጣሩ አላህም ሱብሃነሁ ወተዓላ ይጨመርላቸውና የሽምግልና ዘመቻቸው ይሳካላቸውና ችግሩ ይፈታ ይሆናል ነው የሚለው። እና አሁን እንግዲህ ለትዳር አላህ ሱብሃነሁ ወተዓላ ምን ያህል እንክብካቤና ትኩረት የሚያደርግ መሆኑን ነው የሚያሳየው። በትዳር መካከል መጀመሪያ ሶስተኛ አካል መምጣት አያስፈልግም። ባልና ሚስት እንግዲህ በፍቅርም ሆነ በጠባቸው ራሳቸው እንዲቻቻሉና ለትዳራቸው መፍትሄ ይሆናል ያሉትን ነገር ሁሉ እንዲያደርጉ መከረ። ከዛ በኋላ እንግዲህ ከሁለታቸው በላይ አይሎ የሚሄድ ከሆነ ደግሞ የሩቅ ዘመድ በጎረቤት በወዳጅ ደረጃ እንኳን ቢሆን እንዳይገባ የጋራ ዘመዶች ናቸው ተግራና ተቀኝ መጥተው ችግሩን ለመፍታት መሞከር ያለባቸው። እነዚያ ዘመዶች ደግሞ በቅንነት መቅረብ አለባቸው። እነሱ ከልብ ችግሩን ለመፍታት ከቀረቡ እኔም እረዳቸዋለሁ በማለት ቃል ገባና በዚህ መልክ ችግሩ እንዲፈታ አደረገ ማለት ነው። የሁሉ ሳይሆን የቀረ እንደሆነ እንግዲህ የመጨረሻው አማራጭ አፍች የሚባለው ደግሞ ይመጣል ማለት ነው። ከዚህ እንግዲህ አጠቃላይ ሁኔታ እንደምንገነዘበው አርጃሉ ቀዋሙን አለ ኒሳ ሲል አላህ ሱብሃነሁ ወተዓላ አንድ የተወሰነ ጉሩብ አንድ ቦታ በሚገኝበት ጊዜ ሰዎች እኩል ሆነው መኗኗር አይችሉም ማለት ነው። አንዱ አስተዳዳሪ ሌላው ታዛዥ መሆን የግድ ነው። ይሄ የተፈጥሮ ህግ ነው ማለት ነው። ስለዚህ ነብያችን አለይሂ ሰላቱ ወሰለም መንገደኞች እንኳን አንድ አፍታ መንገድ ሲሄዱ ሶስት ከሆኑ አንዱን አሚር ያድርጉ ብለዋል። ፈውዱ እንዳይሆን እና ከማን በልጭ አንተ ምን አገባህ እንዳይባባል አዛዥና ታዛዥ ሲሆን ነው ማህበራዊ ጉዳይ የሚሳካው ማለት ነው። በዛ መልክ እንግዲህ የትዳር ባለቤት የሆኑ ሰዎች ሴትና ወንድ መጀመሪያ የቤተሰብ ዋና መሰረቶች ናቸው። እነዚህ ሁለት ግለሰቦች ተገናኝተው ሁላቸውም ከወላጆቻቸው ተለያይተው የብቻቸው ጎጆ ቀልሰው አንድ ጉሩብ በሚሆኑበት ጊዜ ማን አሚር ይሆን ቤቱን ማን ነው የሚያስተዳድረውና የሚያዘው በሚባልበት ጊዜ ማንኛውም አቅል ያለው ሰው ያቃል ማን መሆን እንዳለበት ማን ነው። ወንድየው ቤቱን ሰርቶ አስፈላጊውን ነገር አሟልቶ ሴትዮዋን መጠያ ጥሎ መህር ከፍሎ ካመጣት በኋላ እንደገና እሷ አሚር ትሁን የሚል ሰው አይኖርም ማለት ነው። እሱ ነው ያው ብዙ የደከመውና ለትዳሩ ከፍተኛ ሚና የተጫወተው። ስለዚህ አሚር መሆን ያለበት እሱ ነው። ከዛም በላይ ደግሞ ለወደፊትም ቢሆን ያው ቀለቧን አስፈላጊዋን ነገር ሁሉ የሚያቀርበው እሱ ነው ማለት ነው። በተለይ በሸሪዓ ህግ ሴት በአንድ ነገር አትጠየቅም፣ መታ መቀመጥ ነው እንጂ ያለባት። እሱ ነው ኃላፊነቱን የውጭንም የግቢውን የሚሸከመው ማለት ነው። ይህ ከሆነ ታዲያ ስልጣኑ የእሱ መሆን አለበት፣ ማዕቁል ነው ማለት ነው። እና በተጨማሪም ደግሞ በአቅሉ ነገሮችን ችግሮች ሲፈጠሩ የመቋቋም የማሰብ የማስተዋል በአእምሮም ሆነ በአካል የተሻለ ብቃት አለው ማለት ነው። ይሄ የተሻለ ብቃት ያለው እያለ ደካማው ይቅደም ስልጣን ይኑረው ማለት አይገባም። ይህን ስንል ግን ከሴቶች ብርቱ የለም ማለት አይደለም። በአመዛኝ በአጠቃላይ ሁኔታ ሲታይ እንደው ወንድ ከሚባለው ጎሳና ሴት ከሚባለው ማን ይሻላል ከሚለው ነው እንጂ የምናየው አንዳንድ ሴቶች ከወንድ የበለጡ ብርቱ ሊሆኑ ይችላሉ፣ አንዳንድ ወንዶች ደግሞ ከሴት የበለጡ ደካማ ሊሆኑ ይችላሉ። ያ ናዲር ስለሆነ ህክም አይሰጠውም ማለት ነው። በዚህ አጋጣሚ እንግዲህ ሴቶች ችግር በሚፈጥሩበት ጊዜ ወንዶች ደግሞ ስልጣናቸውን ያለ አግባብ እንዳይጠቀሙ በተወሰነ ደረጃ ነው የገደበው ስልጣናቸውን ማለት ነው። እንዳው ልቅ የሆነ ስልጣን እንደፈለግ ቀጥቅጣት እርገጣት አላለም ማለት ነው። መውሰድ የሚገባውን እርምጃ የተወሰኑ እርምጃዎችን እነዚህም በተከታታይ ትወስዳለህ ይላል። ይህንን ከመሆኑም ጋር አዳው ኢስላም ታዳ ነገሮችን ያው በጠማማ በመመልከት እስልምና ሴትን እንደ እንስሳ እንድትደበደብ ያዛል እያሉ እስልምናን ከሚነቅፉበትና ከሚያጥላሉበት ነጥቦች አንዱ ይሄ ነው ማለት ነው። እነሱ እንግዲህ ለሰው ልጆች ያሰቡ የተቆረቆሩ መስለው አንድ ያዛይ ቅቢያንጓች እንደሚባለው ሴቶችን ከዲናቸው ለማፈናቀልና አላህ ጋር አጣልተው የነሱ መጫወቻ ለማድረግ እንዲመቻቸው ነው ማለት ነው። አለበለዚያ ከፈጠራቸው ጌታ የበለጠ የነሱ ስሜትና